ترك الميمون أضحى كالمطر. إن جت روس لمقبار دعوة يلزم. بحر من دماء كل جزء. سيدي اسلمنا بمن يتصفى بخلق عظيم. مسلموش بما سيوت وبسنا مقبرة في سطور العز والأمجاد ترمقها البصائر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. أشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وإمامنا محمدا رسول الله أرسله ربه بالهدى ودين الحق بشيرا ونذيرا وداعيا إلى الله بإذنه وسراجا منيرا. فعلم الناس من الجهالة وهداهم من الضلالة، فتح الله به آذانا صما وأعيونا عميا وقلوبا غلفا. اللهم صل وسلم على هذا النبي الكريم وعلى صحابته الأطهار وعلى آله وصحبه وسلم تسليما كثيرا. أما بعد يا قوم، سلام الله عليكم ورحمته وبركاته. نعم، وإسلاما يهتري قدمت يا مسلم أباتك يسلمنا أبقوك اسلمنا ليتقاد درسوا البلو سيحسبوا የተነሱ ልንጥሪ ነው። እስልምና ላይ ጥቃት እየደረሰ ነው፣ ሁላችን ተረባርበን ይህን ሰዓት እናጥፋው ሲሉ ዋ እስላማ ይላሉ። ከተወሰነ ዓመታት በፊት ኮሎራዶ ላይ አሜሪካ ተንሲሩ ልሙስሊሚን ሙስሊሞችን እምነታቸውን ለማስለቀቅ ትልቅ ፕሮጀክት ተቀረጸ። ሙስሊሞችን ከእምነታቸው ለማውጣት በቢሊየን የሚቆጠር ንብረቶችን መሰብሰብ ቻሉ። ሙስሊሞችን አህመድን ወደ ጆን ለመለወጥ ያን ዜና ሲሰማ እኛ ድረስ ግሩን ይሰዳል የሚል ተስፋ አልነበረኝ። ዛሬ እኛው እዚሁ ሀገራችን ላይ በሚሽነሪ ስም ሙስሊሙን ከእምነቱ ለማስለቀቅ ሲጥሩ ሳይ አረ የሙስሊሞች አለ ዋ እስላማ እንበል ነው የዛሬ ፕሮግራም ኢንሻአላህ። አላህ ትምህርቱን የምንጠቀምበት ያደርገን። አስአሉላህ አንየጅአለሁ ኻሊሰን ሊወጅሂል ከሪም። አላህ ሱብሃነሁ ወተዓላ ፍቃዱ ከሆነ አምስት ነጥቦች እንዳሳለን። የመጀመሪያው ነጥብ ማ አሚልና ለልእስላም ከማ ይንበጊ ለእስልምና የሚገባውን ያህል አልሰራንም ስል በትችት ጀምረዋለሁ እኔንም እናንተንም። ሁለተኛው ለእስልምና መስራት ፈድሉ الدعوه في سبيل الله በአላህ መንገድ መንቀሳቀስ ያለውን ፈድል ደረጃ ተጠቁማለሁ። ሶስተኛ መልማኔ ለእስላም እንዳንሰራ ያገዱ ነጥቦች ምንድናቸው እነሱን እናያለን ኢንሻአላህ። አራተኛ መንሃጁ الدعوه እንስራ ሲባል ደግሞ ከምናመርተው ምናጠፋው እንደይበል ዳዕዋ መንሃጅ አለው ያደራረገ የራሱ የሆነ መንገድ አለው። ይሄን ጥቆማ አደርጋለሁ። መንገዱን ካላወቅነው ወለሩበማ ተብኒ ቀስራን ወትደምሩ ምስራን ይላል። ምናልባት አንድ ንጻ ገንብተህ አንድ ሀገር ልታፈርስ ትችላለህ። ወለወለሩበማ ተብኒ ቀስራን ወትደምሩ ምስራን አገር ልታፈርስ ትችላለህ። መንሃጁ ምንድነው? ለምን አሁን እስከ ዛሬ የነበሩ ዳዕዋዎች ራሳቸውን እየበሉ ያሉት ለምንድነው? ውጤት ያላየ ነው ለምንድነው? የሚገባውን ያህል መንሃጁ ዳዕዋ እሱንም ጥቆማ አደርጋለሁ። አምስተኛ ኢላ ተንፊሩ በአላህ መንገድ ላይ ይህን ሰዓት እያየን አንረባረብም ካልነ አላህ ያስቀመጠብን ዛቻ አለ እሱን ተቆማ አድርጋለሁ አላህ አስአሉ ለኽላሳ ወሰዋበ ወሰዳድ አላህ ይወፍቀን የመጀመሪያው ትችት ለኢስላም አልሰራንም ነው ሚገባውን ያህል የተለያየ የተበታተኑ እንቅስቃሴዎች ሊኖሩ ይችላሉ አልሰራንም ትችቴን ከማቅረብ በፊት ግን በዚህ ሙሐደራ ላይ ቱ ሩልስ ሁለት ህጎች አሉ ተከተለናቸው ምነት ህጉን ለመከተል ዝግጁ ነን ሩል ነምበር 1 የመጀመሪያው ህግ የነብያችን ሰለላሁ ዐለይሂ ወሰለም ስም ስናነሳ ሶላት እናወርዳለን ኢንሻአላህ ሰለላሁ ዐለይሂ ወሰለም ሩል ነምበር 2 ሁለተኛው ህግ ዶንት ፎርጌት ሩል ነምበር 1 የመጀመሪያውን ህግ አትርሳ ነው ሁለተኛው ህግ አ ሁለቱም ወደ አንድ ቦታ ይከስራሉ አወለን ለኢስላም በኔ ቋንቋ ሚገባውን ያህል አልሰራንም ወንድሞቼ ከሶስት አንግሎች አንጻር መጀመሪያ ከኢስላም ትልቅነት አንጻር ከአዘመቲ ሃዘ الدين ከዚህ ዲን አንጻር የሁዳዎች ወደ ሰይድና ዑመር መጡና አንተ ዑመር አሉት እናንተ ቁርአን ውስጥ መጽሐፍ ውስጥ አንዲት አንቀጽ አለች እቺ ለው ካነት በይነና ማዕሸረ اليهود ከኛ ከይሁዳዎች ውስጥ ብትኖር እቺ አንቀጽ ለተخذناها عيدا እንደ عيد አድርገን ዛት ነበር ማ هي አለ ሰይድና ዑመር ማናት እቺ አንቀጽ ይሁዳው ምን አለ اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا انقصوا ይችላል ዛሬ ዲናችሁ ሞላውላችሁ በሱም ላይ ጸጋዬን አሟላው ከእምነታት ባጠቃላይ ለእናንተ እስልምናን ወድጀ መረጥኩላችሁ توثيق الرباني يا الله قال كده ኢቻንቀጽኛውስ ብትኖር ኖሮ እንደ ዒድና ከብራት ነበር ሰይድና ዑመር አላችሁ ሰይድና ዑመር ምን አሉ እኛ ድሮም እናቃታለና ያ የድሮው ትውልድ የዚህን ዲን ትልቅነት ይረዳ ነበር ከኢስላም ትልቅነት አንጻር ለኢስላም አልሰራ ሁለተኛ ከማ ቀደመሁ አስላፉና ለሃተ ዲን ቀደምት ሙስሊሞች ዲን አልኢስላምን ለመርዳት ከለፉት አንጻር سنመዘን ምንም ማለት አይደለም አልሰራ ትንሽ ጦር ሆነው 1000 ሲያሸንፉ ነበር አድሉ አስናን ለዚህ ርእስ የመረጥኩት የዚህን ትልቅ ወጣት የጦር ማሪ ንግግር ነው አድሉ አስናን ትልቅ ጀግና ወጣት ነበር በኢማን አላህን ልቡ የሞላለት ይህ ወጣት 15000 ጦር ይዞ ሲመለስ ከሆነ ጦርነት ደክመዋል ቆስለዋል ወደ አገራቸው ሊገቡ ሲል ሌላ የጦር ኃይል 300000 ጦር ይዘው አገሯን ሊቆጣጠሩ እንደሆነ ይሰማል ማን አድሉ አስናን ይህ ወጣት ሲሰማ ደነገጠ ብቻውን ቁጭ ብሎ አሰበ ሁለት አማራጭ ብቻ ነው ፊት ለፊቱ ያለው አንድ አገሪቱ ለቆ እንዲበክሏት መፍቀድ ኢነል ሙሉከ اذا دخلوا قريه افسدوها دين الاسلام እንዳልነበረ እንዲያደርጉት መፍቀድ ሁለተኛው አማራጭ ሸሂድ ሆኖ ማለቅ ሁለት ነው ያላቸው 15000 ጦር ነው ያዙት ደክመዋል ከጦርነት ነው የሚመለሱት 300000 ጦር እየመጣባቸው ከዛም ይላሉ ሙአርኾቹ ገባና የሆነ ክላስ ውስጥ ከውስጥ ከፈኑን ለበሰና ወደ ሙስሊም ሰራዊት ወጣ ይላሉ ሙአርኾቹ ወጣና ምን አለ ዋ ኢስላማ ኢነል ኢስላም ሊየውም ፊ ኸጠር ዛሬ እስልምና አደጋ ውስጥ ወድቋል ወአኽሻ አን ይቅዳ አላ ላ ኢላሃ ኢላላህ መሬት ገጽ እንዳያጠፉ ትፈራለው እኔን የሚመስል ይከተለኛላቸው ያ ጀግና ሰራዊት እነሱም ገቡና 15000 ሰራዊት ከፈን ለበሱና 15000 ሰራዊት ተሰለፈ الدنيا أسرع مستشي كفن يلبس سراوي أي تتاكم إلى المعرفة وطنا لا إله إلا الله الله أكبر لا إله إلا الله ولدت سراوي ثلاثة الله ناصر ديني دين رداتي هنا الله سبحانه وتعالى ሶስመቶን ሽንጦር 15 ሹን ያሸንፋ አደረገ መሃል ጦርነት ላይ ያሉ የሙስሊሙ ባንዲራ ያጅ አላሁ አክበር ቁትዊለ ሩማኑስ የጦሩ መሪ እነሱ ሩማኑስ ነው ተገልሏል ብሎ አወጀ ሙስሊሙ እንደገና አላሁ አክበር ነሰረ ዲነህ ወአዘ ጁንደህ ወነሰረ አብደህ በደስታ ሙስሊሙ ይሄን ጦር አሸነፈ 15 ሺህ ቆሰለ ጦር ከስንት ሰው ጋር ከ300 ሺህ ጦር ጋር ድል አገኘ እንተንሱሩላህ ينصركم دينን ንርዳ ብለ ኢኽላስ ኑሮ ከተነሳ አላህ ይከፍተዋል ቀደምት ሰለፎች እስላምን ለመርዳት ከለፉት አንጻር ሲታይ ምንም አልሰራንም ሁለተኛ ሙዕተሲማ ከዚሁ ቃል ጋር ስለሚያያዝ ስላስከተለው معتصم امام احمد خلق القران لي بتام عذا يادرغاچو نغوس نبر قران يا الله قال نو انداتل گلهل يا الله قال نو خالق قران ستت كتگنيبت الله زند ستت عليه يالك نو ميل فلسفنا يزولت متو انداتل انگلاتواچو نبر گن دينون ميودسو نبر عندي سيت اموريا متبال اگر است روق اگر ሂጃቧን ይሁዳዎች ገፈፏት ሲገፋት ሙዕተሲም የሙስሊሞች ንጉስ ባለበት እንዴት ይደፈራሉ አለችና ዋ ሙዕተሲማ ወይ ሙዕተሲም አንተ ያለ ተደፈርኩ አለች ይህ ቃል ለሙዕተሲም ደረሰ ለሙስሊሞች ንጉስ ወላሂ ለአንሱረነኪ ረዳሻለሁ አሰሯት አሞሪያው ሲሁዶች ደብዳቤ ሙዕተሲም ለአሞሪያው ንጉስ ላከ ደብዳቤው ግን ምን ሚል ይመስላችኋል እባክህ ልቀቅልን ነው እንዳሆኑ አ ይብነል ከልብ አንተ የውሻ ልጅ فاطلق صراحه فتتلقات እንደው ልቀቃት والا علياغنا غزوتك زمت بهالو بجيش اوله عندك واخره عندي منشاو انت زند هنا مدرشاو ني زند مياقوم سراويت لك بهالو لقاقات لقاقات فقادنيا لهنا 15000 طور نيا زمتو ልጅቱን አስለቅቆ አገሪቱን ተቆጣጥሮ ያቺን አገሪ ሙስሊም አገር አረጋት ኢማሙ አህመድን ሲሰሙ ምን አሉ ሁወ ማዕፉን عندي እንግዳ አፉ ቢየው አለው አሉ መጥቷቸው ይል በቃ ለኢስላም ተሰራ ቀደምቶች ለኢስላም ተሰሩት አንጻር የኛ አዚም ይገባ አይደለም ከሶስተኛ ነጥብ አንጻር ከማ ያዕመሉል አኸሩነ ለዲንህም አልባጢል ለው ዳቂ ምነታቸው ሌላው የኡምነት ክፍል እየሰራ ካለው አንጻር ስንታይ እኛ ስራው ስታ አይደለም በጣም ይገርማል እኮ ያዙት ዲን ለአقل የሚከብድ አንድም ሶስትም የሚባል ሂሳብ የማይቆጠረው እምነት ውስጥ ነው በስር ለማድረግ ሲጥሎና ያለ ኢብኑ ሐዝ ታላቁ ኢማም ምን ይላል والله ይላል አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግንተን ባንወያያቸው ኑሮ ከነሱ ጋር እንዲህ ይላል ብለን ዱንያ ላይ አናስብም ነበር ለአقل የራቀ ነው አንድም ሶስትም ነው ሶስትም አንድ ነው ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸዋል ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል ኢማሙ ኢብኑ አልቀይም ተገርመው ኢጋሰቱል አህፋን ቢባል kitabቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች በግጥም ነው ያስቀመጥኩት ላምብብላችሁ فيا عباد المسيح لنا سؤال نالو ابن الكيم نريد جوابه ممن وعاه اذا مات الاله بصنع قوم اماتوه فهل هذا اله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك تسعا من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويا ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله آل ابن القيم عن إفك النصارى سيسأل كل عما افتراه يتم يفسر فيا عباد المسيح لنا سؤال إن أنت يا يسوس أملاك يوج تياك ألنا له ابن القيم يتعلق إمام ابن تيمية عن قفا درسا نريد جوابه ممن وعاه ملس الفلق ألن يترداك ألنا إذا مات الإله بسمع قوم أملك بسو لجوج كتقدل أماتوه فهل هذا إله جيتانو تاريا سو كقدل ها سو ميقلو جيتا ليسو جيتا ويا عجبا ألو دمو ابن الكيم ميقرمو دمو ينو لقبر ضم ربا جيتاون ياك أفك أبرر مي عجبن يعني تكبروا على هذا وأعجب منه بطن قد حواه ما عجبه دقمو السنة كفش مهاز أناتان بمهاز نست عملك أقام هناك تسعا من شهور لدى الظلمات من حيد غزاه زاد أنيور مهاز نست كمتو ميت الدومن دنو حيد كونو سيت لجوج حيد يالو سيارقزو مقب يونك كونو للجوج سيولدو حيدو نيوتان حيد سيتتا معزن سكوتش بورو متلون على ابن الكيم وشق الفرج مولودا كزام باللت قلتو وطا عفون كفتو للثديفاه لتتا كونو من وتت ودناتو عفون كفتو وطا نون متلون ويأكلو كزام عدقة يبلا يتتا ثم يأتي بلازمنا كبلا هتتا من يكتلوا من ألا ما ينقروا هذا الله قرآن لي يسوس جيتان وسيلو من على كان يأكلان الطعام دي مقبكو يبلو نبر من مالتنا الله سبحانه وتعالى ليلة يكتلات شوال ليس جيتان وتلالات شوال ابن القيم نقرأتهم سيجر رسولنا له تعالى الله الله كزيراكه عن عفك النصارى نصارى وجهك أتفبت سيسأل كل عما افتراه كأتفت نقر نقيت تيكا يهن أمنت سويزو اندي تود أمنت يتار جراش عوال اندي تيادرقات شو لذي إسا أمنت اندي تنمي نور اللت عندي زمنات كنت لك عالم سودان استي قطماچون كستس ياچاوتو من يلالو ود دبوب سودان اكبابي تاوال نادرغ ود برهاو گبانال برهاو سنگبا مسلموچو مسلموش ناتچو كديناچو يراقو ازاگر مينوروت ماكيناين تواقومال انيا انسايون من اينت انسسا متا بلاو دنگتاو بيي بيتاچو گبو مكين عيثو كزام عرقا قانا چو عارة تعالو انيا مسلمون دمو چاچونا عاد تفرو عالنا چو اندامنم دنگتو تتقون مكين وانا يواتان تتقون ما عنا چو انتنانا وري جمر مسلمين دون عرب انيا يچلالو ما شاء الله تنش قويثو يكا جل چو تسم تدول سي دول نيسوش برقت قالو من دنو سنلا چو هذا أبونا أباتا شمتالو من أبوكم نتملكتو عند ما يستمرن فأسترع لنا بس عم من تولتك أن يمتا يستمرن ننهدالو نعم قدو لنا يهدل إذا عند درسنا عند وطات أوروباوين تنش برمي قفال موتر سايكلي زوال كذا عزبو سيسب السب لثلاث آنات كرم الله لثلال لكوش مدهاني تنفسلين مامن ستعطلنا دعوة جمرة سلا يسوس ماننا نيا كوش بلن زملن سمانو كذا عند جرس يازنون دا ماننا أنت أنا قليب بالان يتني متا أوروبا نمتا من يالك زيهون زيه كبابي جيك بزوك زيهنو متى ترجع إلى بلادك ودا غير متشن متملس إلى بلدك قال دي لمنه مملس وعلى عنده بقى يسرع على في النتك في السماء متشنو أغير متقبع لا نال مملس وظيفتي هنا يسرع على في النتك زينو وحياتي هنا من وروزينو وموتي هنا من موتوزينو وقبري هنا قبر مزين يثمن كسات كسم فتعجبنا إلى الذي لما يربع أمنته فري جنة مبراتي اللبتنا قرد ألومته مكيناس يعينكا أمي فرا حزب مع القبطه كودك أكال سلطنا مع برسا مع القبطه أمنته نسبك إنياس من يسرانا حقيقة إجيك بزو سراي تبك برنا بتعم إنفستي يادرقونا الحمد لله الناس بامت يا كفروتن عندهم دماغين ده كمر يالله باندكاني كمات شوار قلزنا وكو لمن سندفر على النون مثال ما وكتر رمي كفرو بطف اندامي بلتاك على كزيد كامات شوغا كنعم على مسراتك قل انديتس اندسو ندفر على عند عالم من الالو والله الالو ليلو امنت راسل لما ففات راسل انفست ميادرغون بر مسلموچ راساچو لي بيادرغو مريت لي سلمنا انجي ليلا ينورم نبرا غلبطوتنا دغمو منالو ليلو امنت اسلمنا لما طفات انفست يادرغو يالون اسلمنا ليلوچن لما طفات انفست بيادرغو اهونم سلمنا انجي ليلا يقرب نبرا بوث تايمز گلسنا አንዳንዴ ጭራሽ እነሱ እንዲያከፍርላቸው በላኩት ፓስተር ይከስራሉ አይደል? አንዴ አንድ መጽሐፍ ሊሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ እስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪንታሊስቶች የሚሏቸው ማለት ነው እስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناስ ገና ከበቀራ ስገልጠው የሚያስደነግጥ ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ለምን መሰላችሁ ያንዳንዱ ጻፊ ኪታቡ ሲጀምር ይገልጽ ይገልጽና ይሄ መጽሐፍ ጥሩ ነው ብዬ አስባለሁ ስተት ግን አይጠፋበትም የሰው ልጅ ነኝና በኢሜል ላኩልኝ ይላል አይደል ግልጽ ነው ቁርአን ምን አለ ላ ረይበ ፊህ ከዛ ወደ ታች ወረድኩ ሱረቱ الناስ ለሰው ልጆች የተላከ ምነት ቁል አዑዙ ቢረብ الناስ የሰው ልጅ ፈጣሪ አለ ማለት ነው እስልምና ልቤ ነካው የሙስሊሞች አባል ሆንኩኝ አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል አይ ካም ቱ እስላም አስ ሮቨር በት ኢት ላስትስ ፎርኤቨር ይላል ወደ እስልምና አዳይ ሽፍታውን የመጣው እዛው ሰምጨ ቀረው ይላል እስላምን ለማጥቃት ሲያጠና የእስላሙ በት አንበረከከ እነሱ ኢንቨስት ያደርጉ እንቀማቸዋለን ኢንሻአላህ ግን ከኛ ስራዎች ይተበቁብናል ካለ ሰዓት አንፃር ያሳልጠርኩ ለመሄድ ገደዳለሁ ሁለተኛው ክፍላችን ፈድሉ الدعዋ في سبيل الله ትንሽ ተቀሙን ማስተዋወሳችን ይገፋፋናል دعዋ በአላህ ዲን ላይ መንቀሳቀስ ትልቅ ጸጋ አለ በአላህ ዲን መንቀሳቀስ ማለት ደግሞ ምን እንደሆነ ወደ ውስጥ ዳሰዋል እዚህ ወንበር ላይ ቁጭ ብለህ መነጋገር ነው ወይ ለኢስላም መስራት ማለት ወደ ውስጥ ዳሰዋል ኢንሻአላህ ብቻ በአላህ መንገር ላይ መንቀሳቀስ ያላህን ደረጃ አላህ ቁርአን ላይ ሲያስተውሰ ምን ይላል ወመን አህሰኑ ቀውላን ሚመን ዳአ الله وعمل صالحا وقال إنني من المسلمين ومن أحسن قولا نجقروا زي سوبلاي ما نمي أمر الله ممن دعا إلى الله ودعا الله كتتأرى وعمل صالحا ملكا ممكسرا وقال إنني من المسلمين هذا فضل عظيم كذي بلاي ما نقرو ما نعمر الليل على الله سبحانه وتعالى الدعوة إلى الله شرف هذه الأمة يزي أمة لكنه بأ الله من قر لي من كسا كسا الله قرآن لي من إلى النال كنتم خير أمة إن أنت بلاج حزب هنا تشوف بلاج حزبوشنا كليلة أمة أخرجت للناس ያንዳንዱ ነቢይ ሰው ተሰጥቷል አይደል? የሚመራው የተላከበት ህዝብ አለ። ለእያንዳንዱ ነቢይ ከተሰጡ ህዝቦች እናንተ በላጦቹ ናችኋል። የበለጥንበት መስፈርት ምንድነው? አ? ተአምሩና بالمعروف وتنهون عن المنكر. አንድ ዓሊም ምን ይላሉ? هذه الخيرية ከሌላው উম্মት የበለጥንበት በዘራችን አይደለም በደማችን አይደለም በውበታችን አይደለም በላጭ ህዝብናችሁ የተባለበት ይሄን ሪሳላ በመሸከማችን ሌላው ለያንዳንዱ ህዝብ ነብይ ያለው የረሱል መልእክተኛ ነህ አንተ አላህ ነብይ አይልክም ከዚህ በኋላ ይሄን ሐላፊነት በመሸከማችን አላህ ምን አለ ኩንቱም ኸይረ উম্মা በላጭ ህዝብናችሁ የነቢያችን ሰለላሁ ዐለይሂ ወሰለም የሥራ ዘርፍ ምንድነው? የነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ነው ወዳዒያን ኢላላህ በኢዝኒሂ ወሲራጀን ሙኒራ ኢማሙ ኢብኑ አልቀይም የቀደሙ ዓሊም ምን ይላሉ? لا يكون الرجل من اتباع النبي حقا عند سوقه بتككل يا نبيو تتتاي مهون ايچلم رسول ود تتعربت منجد على بصيره اسكال تتعرى درسيلان يا رسول سرا مندنو تولدن ود الله ماستاوق يا سو لجن ود تشاله هوت زري زيفي ممرات ايهن اسكال ادرج درس يساچو تككلنيا تتتا ادلم يلالو الدعوه ثواب تلك دعوه ترفو مندنو حقيقه በጣም ብዙ አንዲት ቃል ትናገራለ ሳታቃት አንድ ህዝብ ዳት ቀይራለች فضل عظيم نو ለዛ ነው ነብያችን صلى الله عليه وسلم حديثቸው ለምን ይላሉ لأن يهدي الله بك رجلا واحدا لانت كو الله አንድ ሰው ቢመራለ እሰቡት خير لك مما طلعت عليه الشمس ፀሐይ ወጣ ያዳረሰችው መሬት አለ አይደል? ፀሐይ ወጣ ከመታዳርሰው ዓለም ላንተ ከመሰጥ አንድን ሰው ቢመራል አላህ ይሻላል። ይሄን ትርፋያችሁ? ها? ثوابه عظيم شاعر من الهلال ان هذا الرحمن شخصا واحدا بك خير لك من بحر درر هو خير لك عند الله مما بدا للشمس او نور القمر دعوى فضله عظيم نو ايهن يالكال دعوى عند انا درج امياغدو نطبوچن كنانته غا اوياياچوال شيطان انيا غا اسكمتبن مربوچالو اندانكساكس انذي انما ناتشو انذين كبطاطسنا با الله فكاد كلاتشنم لاسلام سراتنيوچن هونال يا مجمرياو لسنا على العلم مجمرياو كدعوا ما يغدنت مندنا اني علم لني منو ناوكيو نو لاسلام مسرا مين يتساسات املككتال نبياتي صلى الله عليه وسلم حديثاتشو لمن يلالو بلغوا عني ولو ايه كني درستچاچون انديت ايا بتون ادرسوات وما عليك الا البلاغ يدرسچاچون ايا كلن ياكتتت ايا سنت اياوچنا قال سلازي لذي مفتيو مندنو يا شيطان الله اسكمتبن مرض بالن يوقت لك نطرال بالچل ዛሬ የሰማነው መሐደራ አለ ከወንድሜ ስለ ሐጅ እሷን ህደም ማስተላለፍ ይሄ ዳዕዋ አቡበክር ሲዲቅ ረዲየላሁ ተዓላ አን የውመ አስለም ይላሉ ዑለማዎቹ በሰለመበት ቀን ውስጥ ወጥቶ በተወሰኑ ቀናቶች ውስጥ አሽሩል ሙበሸሪን 10 በጀነት የተበሰሩ ሰሃቦች አሉ አይደል ከነዛ ውስጥ 6ቱን ይዞ ተመለሰ ይላል ማን ናመጣ ዑስማን ኢብኑ አፋን ጠልሐ ኢብኑ ዑበይድላህ ሰዓድ ኢብኑ አቢ ወቃስ አብዱራህማን ኢብኑ ዐውፍ ዙበይር ኢብኑ አልዓዋም በማን እጅ ነው የሰለሙት على يد ابي بكر باوكر اجن يسلم هذه بالن يوقت لك متطرات قال جالنس ان لم تستطع بلسانك فبلسان غيرك باندبت قال شال بسو اندبت تطارا من معناتنو داعيوچن غابس سو سبسب كاسيتوچن سيديوچن ست حتىقم اندم يمرال አሁን ዘንድሮ ሐጅ ዑምራ ሐጅ ነበር ረመዳን አሽሩ ለዋኺር ላይ መዲና ቆየውና ወደ መካ ስንገባ የመጨረሻው ለሊት ላይ ስለነበር መኪና ዘህማ ነበር ከዛ ታክስና አስቆማለን ውድ ዋጋ ነው የሚጠሩብን ጓደኛዬ ነው የሚያስቆማቸው መጨረሻ ላይ አንድ መኪና መጣና አስቆሞ ዋጋ ሲጠይቀው ልጁ ትክ ብሎ ያኛል ታቀኛለህ እንዴ ዳያ ሲኖርና አለኝ ናዓም አልኩት ግቡ ግቡ አለና አስገባን ዘያወራኝ መህር ጀመረ አንተን አላህ ባገናኘኝ ስለአሁን አላህ አገናኘኝ حرام ነው ያለ የሚገርመው ባንተ ሲዲ ላይ ሰለምኩት አለኝ አላሁ አክበር እኔ ስለኔ ለመናገር አይደለም አላማ አሁን ለዚህ ሰው ይላከለት አንድ ሰው አለ ካሴቴ ብቻ ወደ እስላም መር ባንደበት ባችን በሰው አንደበት ተጣራ ትውልድ ትለውጥበት አለ ሌላው አዲስ አበባ ውስጥ እዚህ ቢኖር ባለፈው ሾጀሌ መስጂድ ላይ ታሪኩን ላካፍላችሁ ብየን መጥቶ ሱብሃንአላህ አንድ ታሪክ ልነግረን ኡስታዝ አዳምጠኛ ላይ ቆምኩለት እኔ አንተን ተቂላ ሐይቱ ማኩንት ሚለውን ሸሪፍ ሳይ ነበር እዚህ ካሴት መጨረሻ ላይ ካስተዋላችሁ አንድ መካውስ ዳይመንድ ስላገኘው ወጣት እናገራለን ታስተውሳላችሁ ዳይመንድ ወድቆ አገኘ ባለቤቱ መጣ ለባለቤቱ መለሰለት አንድ ሽብር ልስጥ ሲለው ያ ሰውዬ አልፈልግም እንዳይከማን ነው አለ ከአላህ ነው አለ ከዛም ጠፍቶ የሆነ ሀገር ሄደ ሲሄድ ሰውየው ሀገር ነው መጨረሻ ላይ የሰውየው ልጅ ከነ ዳይመንዱ አገባት ይወጣ ታሪኩ ይሄን የተናገርኩት ለአላህ ብሎ የተው አላህ ይክሰዋል ሚል ነው መልእክቱ ይሄ ወጣት ምን አለ እቺን ሐዲስ ለሰራባት ተጠብቅ ነበርአል አንድ አንድ ሰው ከሆነ ሰው ሞባይል ሰርቆ ሲሮጥ ያስኩትና ምንድነው እነዛ ሰዎች አላዩ እንዲ ሰርቄ ቀማውትና የሆነ ሳንቲ ሰጣውት ሞባይሉ መውሰድ ይችላል አይደል 2000 3000 4000 አልፈልግም አልኳል ከአላህ ሌላ ምንዳ ነው መጠብቀው በመጨረሻ በተደወለው ቁጥር ደወልኩላቸው መጡ ሞባይሉ ሰጣዋቸው አረ ንክፈል አልፈልግም ምንዳይ ከማን ነው ከአላህ ሱብሃነ ወተዓላ የቤት ክራይ ምከፍለው ቸግሮይ ነበርአል አላህ ሳላቀ የሆነ ስራ መጣና ሌላ ማገኝበት ብር አገኘዋል አላህ ካሰኝ ይሄን ለነግር ነው አለ በጣም ግን የገረመኝ ንግግሩ ምን እንደሆነ ታቃላችሁ አሁን ኡስታዝ ምን እንደምጠብቅ ታቃላ አለ ምን አልኩት 300 ሺህ ብር የጠፋው ሰው እየፈለኩ ነው ለምን ነው እቺ መልሸ ካላ 1 ሚሊዮን መቀበል ፈልጋለሁ على كل حال ما الذي فلقت منه من بوتا هدو من دم يسرع سرع التاقة الدار سو لذي مسوكوني على ستوت باندبت باتشل بسو اندبت تتعرق اون عزر اللن قرآن الله تترقمان بس يديو بمسعافو كلو نجا غازيتاو مزيتو عزر اللم اسلامن بالن يوقتلك مدرس ينوربنال عندي تاكسي شوفير جاي جتمني نوري لاچاو تاچو داعي اندمتاكوت غازيتنيا نو يبالال ار اني امده غازيتنينتي عند تاكسي كونترات ياسكونا سهد بدمي يغفو شماغلي ناتشو كذا طيقواچو كفيت لفيت كاسيتوچنا ايوباچو يدين كاسيت እንዴት ነው ከሥራው ጋር ቁርአን ይቀራችኋለሁ እንዴት ነው ስላቸው አይ ልጅ ቀንም አይመቸኝም ባይሆን ለሊት 7 ሰዓት ላይ ከቁርአን ጋር ነው አሉ 7 ሰዓት ለሊት አይ ሰው ለየት ያለ ሰው ነው አሉ ታዲያ እንደው በሚታደርጉት እንቅስቃሴ ለአላህ ዲን ተሰራላችሁ አልኳቸው ያለችኝ አቅም አሉ ካሴት ገዛለሁ ማደል ነው አሉ እቺ መኪና ማሰራበት ጋራጅ አለ ለባለቤቷ አሁን ሰጥቻት የኮምፓራቲቭ ላይ ያሉ ካሴቶች እሷ ትንሽ ያቅማማሽ ነው አሉ ሌላስ ያገኙት ውጤት ንገሩኝ አልኳቸው ያገኘዋት ልንገራ አሉ አንድ ጓደኛ አለ ክርስቲያን እሱን አንድ የጠራውትና ኢየሱስ እውነት ጌታ ነው የሚል ካሴት እንካ አዳምጦ ቢስሰጣ ተቆጣ ኮንዴት አንተ እንዴት ብደፍረይ ነው እኔና አንተ ጓደኝነት በቃ እዚህ ላይ ያለ ግዴለህ ማዳምጠው ዞር በል እንደው ለጓደኝነታችን ስት ጧቱን መጣው ሰድ ብሎ ከጀሬነት ቋጥ ወሰዳታል ለካ ማታ ገብቶ ይሄ ጓደኛ ሲያዳምጣት አምሽቷል ኢየሱስን ጌታ ነው ወይ ነው የሚለው ካሴት ሲያገናብጠው አልመጣለት አለ ውስጡ ተረበሸ ሐሰቱ ግልጥ ግልጥ ይያለ ታየ መጨረሻ ኔ ማውቂ አሉ ጧት ደወልኩና ካሴቷን ፈልጋለሁ አልኩት አሉ አይ ፈልጋታለሁ ትንሽ ቆያሉ አረጋጋውት ሌላም ካሴቶች ጨመርኩት ክፍለ ሀገር ነው ሄዳ ደወልኩለት እንዴት ነህ አልኩት አልহামዱሊላህ ኒማ መስመሯን ይጃለው አለኛ ልጅ አዲስ ልጅ ወልጃለው ባለቤቴ እንዳትነቃብ የኢስሐቅ ብየዋለሁ ኢስሐቅ ማህል ላይ ያለ ነው አይደል እነሱም ኢስሐቅ እኛም ኢስሐቅ መሰለኝ ማህል ላይ ያለችም ሰጥቻለሁ የሚስቴን ነገር ዱዓ አድርገኛል هذا دعوه بسيطه በትንሽ ነገር ህዝቡን ወደ ቀጥተኛ መንገድ ልንመራው እንችላለን ዒልም የለንም በዚህ እንስማማስ በቃ ልናደርሰው ምንችል ዒልም የለንም በል تلك مسار يا ستاچوال ادعو باخلاقك بسنا مغبار تطار والله والله هيوت استمارچين لنغراچو بدعوا هيوت اند طرو سنا مغبار دعوا يلم سوچ انت باصادكو سي موي باصاتركو سوري ادلم اسلمنا ميقبلت انت لي ميايوت ووب سنا مغبار يماركاچو ይሄን ሰው እንደ ቀረጸው እምነት እውነት ቢሆን ነው ማለት ይጀምራል ከውጭ የሚጠራው ስነ ምግባር ለዚህ ሰው ያስፈልጋው ታማኝነት ፍትሃዊነት ሩህሩህነት ለሰው አዛኝነት ስልብናቁ በዚህ ነው የተስፋፋው አቡል ሐሰን ነደዊ በዘመናችን ያለፉ ከተላልቅ ዑለማዎች ውስጥ አንዱ የሆኑት አንድን ታሪክ ኪታባቸው ሲጠቅሳሉ ላካፍላችሁ አንዴ ይላሉ ህንድ ሀገር ውስጥ ሁንዱኮችና የዛው ሀገር ነዋሪ ናቸው ሙስሊሞች በአንድ ቦታ ላይ ተጋጩ ሙስሊሞች የኛ የእምነት ቦታ ነው እነዛም የኛ የጾለት ቦታ ነው ሁለቱም ተጣሉ ያኔ ህንድ በእንግሊዝ ቀይ ግዛት ስር ትገኝ ነበር ህንድ አቃላችሁ ተቆራርሰዋት ነበር ዓለም ያኔም የነበረው ዳኛ እንግሊዛዊ ዳኛ ከሱ ጋር ሄደው ሁለቱም ለፍርድ ቀረቡ ሲቀርቡ ሙስሊሞችኛ ነው እነሱምኛ ነው መፍቴ የለም ሁለቱም ታሪካዊ መረጃ የላቸው መፍቴው ምን ይሁን ተመልከቱ እንግሊዘኛው እንግሊዛዊ ዳኛ ምን እንዳለ ለሁንዱኮች ምን አላቸው ከሙስሊሞች መሃል በፍትሃዊነቱ በታማኝነቱ የምትተማመኑበት ሰው አለ እሱን ተንተርሽ ፍርድ ልስጣላችሁ በማን ቃል በሙስሊሙ ቃል እናንተ ላይ ልፍረድ አላችሁ እነሱ አዎ ምናቀው ደግ صالح عالم አለ እሱ ይፍረድብናል ይሄን ዓሊም የዱና ፍርድ ቤት ለዳኝነት ትፈልጋለህ አሉት ናመጠ ቃልህን ስጣሉ የዓሊም ምን አለ ያን እንግሊዞች ገብተው እስልምናን አዳክመው ስለነበር ተቆጦ ነበር اني اقسمت الله الا ارى وجه افرنج ما حيت بهوتي اسكالو ينج فيت علىم بييميالو فرديت المتا مال هدو لدانياو نغروت دانياو من قال اني على مايت مبت نو قال متو فيتو زرو ፍርዱን ይስጥ። የዓሊም ሻሉ መጡ ፍርድ ቤት ሲገቡ ፊታቸውን ለዳኛው ሰጡና ቆሙ። ህዝቡ ወደዛ እኮ ነው የቆሙ። ምን ትላለህ ይላቸዋል። እሱ ከኋላ ነዓም አልሐቁ ፊ ሃዚሂ አልቀድያ፣ በዚህ ጉዳይ ላይ እውነታው የሁንዱኮች ነዋል። አልአርዱ አርዱሁም፣ መሬቱ የነሱ ነው። እዕድሉ ሁ አቅረቡ ሊተቅዋ፣ ፍትሃዊ ሁኑ፣ ይሄ አላህን ለመፍራት የቀረበ ነው የሚለውን የአላህን አንቀጽ መደምደሚያ አርጎ ወጣ። ሙስሊሙ ጮኸ። እንዴት የእኛ ዓሊም ተብለው መሬታችን እንዴት ለነሱ ያሰጣሉ? ለእኛ ነው አርም ተቆጡ። ዓሊሙ ወጥቶ ሄደ። የሚገርመው ይላሉ አቡል ሐሰን ነደዊ፣ ሁንዱኮች ተሰበሰቡና ዙረው ምን አይነት ዲን ነው ተባባሉ። የነሱ ዓሊም በእነሱ ላይ የሚፈርድባቸው ተሰበሰቡና እስልምናን ተቀበሉ ይላል። ያ ቦታ ምን ሆነ? መስጂድ ሆነ። አልዓድ አልኹሉቅ፣ ሐቂቀተን ሰውን የሚማርከው ጥሪያችን አይደለም። ወላሂ እኛ ጋ የሚያዩት ውብ ስነ ምግባር፣ በተለይ ፍትሃዊ መሆን። ሰይድና ዑመር አጀበን፣ ታሪኩን በቅርቡ ሳየው በጣም ነካኝ። ሰይድና ዑመር በይተል መቅዲስን ለመክፈት ያደረጉትን ጉዞ ሰምታችሁ ታውቃላችሁ? ሰይድና ዑመር ላጫውታችሁ። ሱብሃንአላህ። በይተል መቅዲስ ቀሳውስቶቹ የበይተል መቅዲስን ቁልፍ አንሰጥም ለንጉሱ ቢሆን እንጂ አሉ። አቡ ዑበይዳ ከዛ ነበር፣ ስጡኝ አንሰጥም፣ ጦርነት ሊከፈት ሆነ። ከዛ ሰይድና ዑመር ላከባቸውና አንተ ካልመጣ ቁልፉን አንሰጥም ብለዋል፣ ናልን አለ አቡ ዑበይዳ። ከዛ ሰይድና ዑመር እሺ አለ። ስንት ሺህ ሰራዊት አሰለፈ ሲወጣ? ስንት? ማንንም አላዘም። ከበይተል ማል ውስጥ ብር ላለማስወጣት ወጭ እሱና አንድ አገልጋይ ባሪያ፣ የእሱ ከዳም አለ፣ አንዲት ፈረስ ብቻ ይዘው ወደ በይተል መቅዲስ። ንጉስ እኮ ነው፣ አሚሩል ሙእሚኒን፣ የምእመናን መሪ፣ የዓለምን አንድ ሶስተኛ ያስተዳደረ ንጉስ ከባሪያው ጋር መሄድ ጀመር። ሲሄዱ ግን ተመልከቱ፣ አኽላቅ ፍትሃዊነት። ሰይድና ዑመር ምን አለው ለዚህ ለአገልጋይ ባሪያው? አንተ ከፊት ለፊት ልጓሟን እየያዝክ መሄድ የለብህም፣ እኔም አንዳንዴ እጎታለሁ፣ አንተም ትሰፈራለህ። ይሄማ ይሆንም አሚረል ሙእሚን ይላል። ወኢላ ይሄማ ይሆናል አሉት። ይሄ አገልጋያቸው ምን ያደርግ? ትእዛዛቸውን ተቀበለ። በየወረፋ ነው የሚተካኩት። እንዴት ይወቁት ሰዓቱን ምን ያህል አንዱ እንደሚቀመጥ? ሰይድና ዑመር ምን አሉ? እኔ እየሄድኩ እኔ ከላይ ስቀመጥ አንተ ስትነዳ ግማሽ ጁዝ እቀራለሁ። ጁዙ ሲያልቅ እወርዳለሁ፣ አንተ ትወጣና ግማሽ ጁዝ ትቀራለህ። የቁርአን ትውልድ ሱብሃንአላህ። ሰይድና ዑመር ይቀራሉ፣ እሱ ይጎታል። እሱ ይወጣል፣ እሱ እየቀራ እሳቸው ይጎታሉ። ንጉስ እኮ ነው የፈረስ አፍ ይዞ የሚጎተው። አጂብ በጣም የሚያጅበው ይላሉ ሙአሪኮቹ፣ በይተል መቅዲስ ሊገቡ ሲሉ የማን ነበር ወረፈው? የማን ነበር? የአገልጋዩ ባሪያ ነበር። ሰይድና ዑመር ምን ይዘዋል? ልጓሟን ይዘው ንጉስ። አጀበን ወላሂ፣ ታሪኩ ሚነካ ነው። ልክ ይዘው ሲገቡ አቡ ዑበይዳ መጣና ተቻቸው፣ ካለባበሳቸው ጀምሮ ከምኑ ዞር በል አሉት። እሱ ልክ ሲገቡ ቀሳውስት አይናቸውን ከፍተው ያዩ ነበር። ልክ እንዳዩት ምን አሉ? ኢና ቀራእና ፊ ተውራት፣ እኛ እኮ ተውራት መጽሐፋችን ላይ አንብበናል። እነማ የፍተሑ በይተል መቅዲስ፣ በይተል መቅዲስን የሚከፍታት ንጉስ ይመጣል። መሊኩን መሊኩን የምሺ ወጉላሙሁ ራኪብ። ተውራት ላይ የተጠቀሰው ምንድን ነው? ንጉሱ በእግር እየሄደ የእሱ አገልጋይ ፈረስ ላይ ወጥቶ ያ ሰው ነው የሚከፍተው የሚል መጽሐፋችን ውስጥ አለ። እሱን ነው ስንጠብቅ የነበራል። ቁልፉን ለማን ሰጡ? ለሰይድና ዑመር ረዲየላሁ ተዓላ። ያው ምን አይነት ዳዕዋ ነው ለነሱ? አላሁ አክበር። ከዛም በጣም ስለወደዷቸው ምን ነው መጽሐፋቸው ውስጥ የተጠቀሰ ሰው ነው አላህ የጠቀሰው ግለሰብ። መጨረሻ ምን አሉ? ቀሳውስትን ሲያስጎበኙት ቤተክርስቲያኖችን አብያተ ክርስቲያን ቆዩና እሱ ውስጥ ያለ እነሱ አምልኮ ቦታ አዛን ከውጭ ሰማ አዛን ተአዘነ እነዚህ ምን አሉት ቄሶቹ እዚው ስገድ ያሚራል ሙእሚኒን አሉት አይሆንም ማለት እኔ ዛሬ እዚህ ሰገድ ነገ ሙስሊሞቹ ምን ይላሉ ዑመር የሰገደበት ቦታ ነኛ ነው ይሏቸዋል አይሆንም ማለት ወጦ ውጭ ሰገደ በጣም ያጅበው ወጦ ከሰገደበት ቦታ ላይ መስጂድ ዑመር ሙስሊሞች ገነም አይعجبም ሹፍ ያዑመር ምልከታ ነገኛ ቦታ ነው ይሏቸዋል ይኛ ከውጭ ሰገደበት ቦታ ላይ ገነቡ ሙስሊሞች العدل للعدل حقيقه اسلمنا عندي يا عالم انصاف يا دارسوا لنجد بمينكساقسو تامن مسلموش ني نبر سزي ووب سنا مغبار سوتين ود اسلمنا من ترابت مسارياچن نو ميغرمو انداند بسلمنا زوري يتصافو مصافوچ ستانبو اسلمنا ود اوروبا يتوسنا اوروبا ود هند ወደ አብዛኛው የአፍሪካ ሀገሮች የገባው በመንድነው በሙስሊም ነጋዴዎች ውብ ስነ ምግባር ነበር በሙስሊም ነጋዴዎች ጥሩ ስነ ምግባር በሚያሳዩት ታማኝነት ለሰዎች በሚሰጡት ጥሩ ቦታ ለእምነታቸው ባላቸው ታማኝነት ሶላት ደረሰ ንግድ አቆመው ነበር የሚሰግዱት በዚህ ነው ተስፋፋው ይላል hatta አገራችን ላይ ስማችን ምንድነው የነበረ ሙስሊም ካበለ ምንድነው የሚባል ቀኑ ዘነበለ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ማታ ከሌሎች ጋር ይቀድሳል ሰፈር ሊወጣ ሲል ሸዎቹ ጥግ ነው ብር አደረ አጥሎ መሄድ ከቄሶቹ እንኳን አያስቀምጥ የዚህን ያህል ለሙስሊም ዑለማዎች እምነት ነበራቸው አሁን በቅርቡ ማህበረ ቅዱሳን ይህ ማህበር ያወጣቸው የማህይም ክሶች አሉ እነዚህም በዚህ መድረክ ላይ እንዳልነበሩ ማረግ ፈልጋለሁ ክሱ ምን ይላል የእስልምናን በስነ ምግባር መስፋፋት ተችቶ ነው ጽሑፉን መጽሐፎችን ያወጣቸው ክሱ ምንድነው የሚለው እስልምና በሰይፍ ነው የተስፋፋው ይላል ይህ ስሜት ከአብዛኛው ሙስሊም ውስጥም አገኘውት ተግባባ ከሚሰማቸው ጦርነት አለ የሚያየው ፊልም ያ ነው የጃሃር ጦርነት የጃሃር ፊልም ነው የሚልገና አሪሳላም ፊልም ስትጠይቀው የጃሃር ፊልም አይታል ይላል ይህ ፊሊንግ እኛ ውስጥ አለ እስኪ በእውቀት መነጽር እንመልከተው አሁን እስልምና በሰይፍ ነው ወይ የተስፋፋ ነቢያችን ሰለላሁ ዐለይሂ ወሰለም ተልከው ወደ አኸራ እስከሄዱበት ድረስ ምን ያህል ሰው ሞቷል ቁጥራዊ ሰነድ ዛሬ አስቀምጥላችኋለሁ የነቢያችን ሰለላሁ ዐለይሂ ወሰለም የዳዕዋ ቆይታ ተቅላላ 23 ዓመት መካ ውስጥ የመካ ዘመን የሚባለው 13 ዓመት መዲናው ስንት 10 ዓመት መካ ውስጥ ሰይፍ መዘዋል ወይ እስኪ እንመልከት መካ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም 13 ዓመት ሲቆዩ ይዘውት የተነሱት ሐሳብ እንጂ ሰይፍ አልነበረ ቁሉ ላኢላሀ ኢላላህ ቱፍሊሁ ላኢላሀ ኢላላህ በሉ ነበር ያኔ በሳቸውና በተከታይ ላይ ነበር ሰይፍ የተበዘዘ አይደለም ነቢላል አልተደበደቡ ስንት ሰሃባ ተንገላቷል የሞራል የአካል አደጋ ስንት ደርሶበታል የነብዩ ያኔ ጥሪ ምንድነው ነበር መካውስ ለኩም ዲኑኩም ወሊየዲን የእምነት ነጻነት ይከበር የሐሳብ ነጻነት ይከበር ለእናንተ እምነታችሁ አለ ለኔም አለ የኔን አታመልኩም የናንተን አላመልኩም በዚህም ታይም መስለም ነበር የሚያስገድል ስለዚህ የመካውን ታሪክ እንዲያርገን ንዝጋው የተናገሩት ነገር ስተት መሆኑ ለመጠቆም የመዲና ቆይታቸውስ የነቢያችን የመዲና ቆይታቸውና ዘመቻቸውን እስኪ እንዳሰብ ኡመቲ ያ ወይህ ቀልቢ ማዳሃቲ ዳሩቲ ልበይሙሉ አብሓተ ልመቃቢር ኩሉ ጁዝኢ ምንቲ ባሕሩ ምን ዲማኢ ኩሉ ጁዝኢ انت እናንተ ሰዎች ሆይ ዱንያ ላይ ትደክማላችሁ፣ ትማሰናላችሁ፣ መጨረሻ ግን ፈሙላቂ አላህን ትገናኛለህ። ደጃል ፈተናውን ከባድ ያደረገው ለምን ይመስላችኋል? ጥሪውስ ምንድን ነው? ደጃል ወደ ህዝብ ሲወጣ ምን ብሎ ነው? አና ረብኩም፣ እኔ አላህ ነኝ፣ እኔ ፈጣሪያችሁ ነኝ ብሎ ነው የሚወጣ ወደ ህዝብ። ይህን ትልቅ ግንባታ የእጁጅና መእጁጅን ከዓለም የቆረጠውን ትልቁን ግንባታ እንደገነባ ይህን ግዙፍ ስራ ሲመለከት በችሎታው አልተኩራራ። ምን አለ? ቃለ ሃዛ ረሕመቱ ሚን ረቢ፣ ይህ የጌታዬ ስጦታ ነው፣ እዝነት ነው።